አንተ እኮ ነህ ለኔ ከለላ የሆነከው ቅዱስ እግዚአብሔር ያለ የነበርከው አንተ እኮ ነህ ለኔ ከለላ የሆነከው ቅዱስ እግዚአብሔር ይገርመኛ ሆንክልኝ መከታ